إن حاجك فقل أسلمت وجهي لله ومن اتبعني وقل للذين أوتوا الكتاب والأميين أسلمتم فإن أسلموا فقد اهتدوا وإن تولوا فإنما عليك البلاغ والله بصير بالعباد. إن الذين يكفرون بآيات الله ويقتلون النبيين بغير حق ويقتلون الذين يأمرون بالقسط من الناس فبشرهم بعذاب أليم. أولئك الذين حبطت أعمالهم في الدنيا والآخرة وما لهم من ناصرين. ጥቅና ካስረዳቸው በኋላ አሁንም እነዚህ አልኪታብ ነንባዎች ወይም ሌሎችም ከሃዲዎች ቢሆኑ ሊከራከሩ ቢሞክሩ ፈቁል አስለምቱ ወጂሂ ሊላህ ወመን ኢተባአኒ እኔም ሆንኩኝ እኔን የተከተሉት ወገኖች ካሁን በኋላ ግንባራችንን ለአላህ ፍቃድ አሰልፈናል ማለትም እናንተ ወደ ግራ ወደ ቀኝ ወይም ወደ ይሁዲያም ሆነ ወደ ክርስትና ልትጎትቱን ብትሞክሩ እኛ ከያዝነው አቅጣጫ ፍንክቻ አንልም በእስላማዊ መስመር ቀጥ ብለን እንቀጥላለን ባላቸው ማለት ነው። ወቁል ለዲነ ኡቱል ኪታብ ወልኡሚይን አሁንም በተጨማሪ ለነዛ ኪታብ ተሰጥተናል ለሚሉት ማለትም ለአይሁዶችና ለክርስቲያኖች ወልኡሚይን እንደገና ለማህይሞችም ህዝቦች እና ማለትም ታውታው ይሄም ለሆኑት ለአረቦቹ ማለት ነው። አስለምቱም እንደኔ የነን የእስልምና ሃይማኖት ለመቀበል ፍቃደኞች ተሆናላችሁን ይልቁን እስለሙ ባላችሁ ወይን አስለሙ ይሄን ትሪ ተቀብለው ወዳውኑ ለኔ ለጌታቸው ፍቃድች ቢሰጡ ፈቃድ የታደው ልክ እናንተ ትክክለኛውን እምነት እንደተመረጣችሁት እነሱም ተመሩ ማለት ነው። ወይን ተወለው ይህንን ጥሪ ገሸሽ አድርገው ደግሞ ወደ ኋላ ሊያሸገሽጉ ቢያስቡ ፈኢነማ አለይከል በላግ ራሳቸውን ይጎዳሉ እንጂ አንተ መልእክቱን ከማድረስ በላይ ሌላ ኃላፊና ተጠያቂነት የለብህም አትጨነቅላቸው። ወላህ በሲሩን ቢልዒባድ አላህ ሱብሓነሁ ወተዓላ በባሮቹ ሁኔታ በጥልቅ ተመልካች ነውና ሁሉንም የሥራውን ይሰጠዋል። አንተ በተጣለብህ መልእክት ማድረስ ለሆነ መልእክቱን አድርስላቸው መልእክቱ ከደረሳቸው በኋላ ቢቀበሉ መልካም ቢክዱ ራሳቸውን ይጎዳሉ እንጂ አንተ የምትጠየቅበት አይምሰልህ አላቸው ማለት ነው። እነዚህ ነፍሩ ነቢ አያትላ እነዚያ በአላህ አንቀጾች የሚክዱ የሆኑት ማለትም ያው የቁርአንን ቃላቶች በመቀበልና በመከተል ፈንታ በተለያዩ ምክንያቶች አንቀበልም ብለው የሚያምጹት ወየቁትሉነ ነብይነ ቢገይሪ ሐቅን ያአላህ ነብያት ደግሞ ያላግባብ የሚገሉት እስራኤሎች ናቸውና ማለት ነው። ነብዩላህ ያያን ነዘከርያን ገለዋል በወቅቱ መካዱ ማተባበሉ ሳይበቃቸው ለምን ተውሂድ ነገራቸውንና አስተማራቸውን ብለው ገለዋቸዋልና የዛ አይነት ድርጊት የፈጸሙት ويقتلون الذين يأمرون بالقسط من الناس كسوچ مكاكل اونتننا حقن يمينغرونا يمياستمرو يمياستبابرو يهونوتن دعات الاسلام يميغلونا يميچفچفوت يافي كل زمان ومكان باونم گزیه گولتو اندمیتایو يمين دين يمياستمرونا بقوم نگر يمياستبابروتن سوچ بتلاياسم የሚጨፈጭፉና የሚገሉ የሆኑት ግፈኞች ተበሽሩም ቢአዛብን አሊም አሳማሚ የሆነ ቅጣት ተዘጋጅቶ እየጠበቃቸው መሆኑን አብስራቸው አይዟችሁ ደስ ይበላችሁ ጀሃነም ተዘጋጅታ እየጠበቃችሁ ነው ብለህ ንገራቸው ይላል። እንግዲህ ግራ አስጠንቅቃቸው በማለት ፈንታ አብስራቸው አለ። በጣም በእነሱ ላይ ያለውን ቅሬታና ቁጣውን ለመግለጥ ነው። አንድ ሰው በተለምዶ አነጋገር በጣም በሚናደድበት ጊዜ ጥሩ ይዛል በልበርታ እንኳን ደስ ያለህ ይላል ማለት ነው። አሁንም አላህ Subhanahu Wa Ta'ala ነብያትንና የነብያት ወራሽ የሆኑትን ዑለሞችና ዱዓቶች ያላግባብ የሚጨፈጭፉና እውነትን የሚያስተባብሉ የሆኑ ወገኖች ጀሃነም ለእናንተ ነው ተዘጋጅታ እየጠበቀቻለችሁና ለዚህ ድል ስለበቃችሁ ደስ ይበላችሁ ብለህ አብስራቸው እዛው ያገኙታል ውጤቱን ማለት ነው። أولئك الذين حبطت أعمالهم في الدنيا والآخرة እንግዲህ እነሱን እየካዱ ነቢያቶችን እየገደሉ እንዲሁም ተከታዮቻቸውን ዑለማዎችና ዱዓቶችን እየጨፈጨፉ በሌላ በኩል ደግሞ ኢባዳ እናረጋለን ኸይርን እንሰራለን ቢሉ እንዲህ አይነቶቹ ሰዎች የሰሩት ሥራ ሁሉ ከንቱ ሆኖ የተዘረዘና ውድቅ የተደረገባቸው ናቸው ይላል። في الدنيا በዚሁ በዱንያ ላይ የፈለጉትን ያህል ኸይር ቢሰሩ በአላህ ዘንዳ ተቆጣሪነት የለውም የነሱ ስራ። ወላአኺራ በመጪው ዓለም እንደዛው የፈለገውን ያህል ኢባዳ አከማችቶ ቢመጣ ይሄንን አይነት ጥፋት የፈጸመው ሰው ምንም አይነት ሂሳብ የለውም በኔ በኩል ነው የሚለው። ወማ ለሁም ሚን ናሲሪን እንኳን በኢባዳቸው አጅር ሊያገኙና ሊጠቀሙ ሊመነዱ ቀርቶ ከሚጠብቃቸው ቅጣት የሚያድኗቸውና የሚረዷቸው ተከላካይም ሆነ ገላጋይ አይኖራቸውም ይላል አላህ ሱብሃነሁ ወተዓላ። ألم تر إلى الذين أوتوا نصبا من الكتاب يدعون إلى كتاب الله ليحكم بينهم ثم يتولى فريق منهم وهم معرضون ذلك بأنهم قالوا لن تمسنا النار إلا أياما معدودات وغرهم في دينهم ما كانوا يفترون فكيف إذا جمعناهم ليوم لا ريب فيه ووفيت كل نفس ما كسبت وهم لا يظلمون ألم تر أيهن ወይም መውቀት ደረሰነ ይላል ለለዲነ ኡቱ ነሲበ ምን አልኪታብ ወደነዛ የኪታብ ድርሻ ተሰጠናል ወደሚሉ ሰዎች ያንተ ወቀት ተሻግሮ ደርሷል እንደ ስለነሱ የምታቀው ነገር አለ ይላል ቢዳውነ ኢላ ኪታቢላ እነሱ ቀደም ሲል የኪታብ ድርሻ ተሰጠናል የሃይማኖት ሰዎች ነን ተውራት እንጂል ከኛ ጋ ነው ይያሉ ይኩራራሉ ታዲያ በዚህ መልክ እንግዲህ እስከመጡ ድረስ አሁንም ተጨማሪ ያአላህ ኪታብ ከመጣ የተናንቱን መመሪያ የተቀበለ የዛሬውንም መጨመርና መደረብ ነበረበት። የኪታብ ባለቤትነን ይያሉ እየተቆራሩ እንግዲያውማ እናንተ የጥንት ሃይማኖትና የኪታብ ባለቤቶች ከሆናችሁ አሁንም ደግሞ ተከታይ ሌላ ኪታብ መጥቷልና እሱንም ተቀበሉና ተከተሉ ተብለው ሲጠሩና ሲጋበዙ ያአላህን ኪታብ እንዲቀበሉ ቁርአንን ሊያህኩመ በይነሁም እና ቁርአን በህይወታቸው ዳኝነትና አመራር እንዲሰጥ ተፈልጎ ሲጠየቁ ثم يتولى فريق منهم እንደጀመሩት እኛ ምን ቸገረን የጌታችን መመሪያ ነው ብለው ይቀበላሉ ተብለው ሲጠበቁ ከነሱ መካከል የተወሰነው ክፍል አሻፈረኝ ብሎ ወደ ኋላ ያፈነግጥ ይገኛል ወሁም ወሪዱን እና እነዚህ ሰዎች ወትሮውንም ከሐቅ የሸሹና ያፈነገጡ ናቸውና በስማቸው ብቻ አለን ኪታብነን ይያሉ ግደናቁም ወልግዚያ ጭብጡ ላይ አይያዙም ይኸው ነው የነሱ ባህሪ ይላል ማለት ነው። እና እነዚህ አይነት ሰዎች እንግዲህ ቀደም ሲል የነበሩትን ኩቱቦች ተቀብለው ከሆነ ተከታውንም የማይቀበሉበት ምክንያት የለም። ይህ የሚያሳየው ምንድነው የፊተኞቹንም ኩቱቦች ለይስሙላ ካልሆነ በስተቀር ከልብ ያልተቀበሏቸው መሆን ነው። ታዲያ ይህ አድራጎት አስገራሚ ነው። አለን ኪታብ ነኝ ይያለ አንዱን ኪታብ ተቀብሎ ሌላውን ኪታብ አልቀበልም ካለ ካንዲ ሰው የሚመጣ እንደብዳቤ ዛሬ የተላከውን ተቀብሎ የነገውን አልቀበልም እንደማለት ነው። በሰው ደረጃ እንኳን ይሄ ማዕቁል አይደለም። ታዲያ ተናንትና አላህ ያወረደውን ኪታብ አምነን አልተቀበለናል ያለ ሰው ዛሬ ደግሞ ያወረደውን የማይቀበልበት ምን ምክንያት አለ? ወትሮውንም ተሐቀራቁና ያፈነገጡ አመጸኞች ቢሆኑ ነው እንጂ ይላል። ذلك እና አንዱን ኪታብ ከሌላው ኪታብ አንዱን ነብይ ከሌላው ነብይ ነጥለውና ገንጥለው የፈለጉትን ተቀብለናል ሲሉ ያሽተኛቸው ደግሞ የሚክዱበት ምክንያቱ ምን መሰረ? ቢአንሁም قالوا እነዚህ አለል ኪታቦች የሚሉ በመሆናቸው ነው። ለንተመሰነ النار الا ايام معدودات እኛ ያጠፋነውን ብናጠፋ በጣት የሚቆጠሩ ቀናቶችን ካልሆነ በስተቀር የጀሃነም እሳት እኛን አትነካንምና አይደርስብንም ስለሚሉ ነው ይላል። እንግዲህ አለል ኪታቦች ችግራቸው ሁልጊዜ ራሳቸውን በራሳቸው ያታልላሉ። አንድ ቃል ራሳቸው ይፈጥሩና እንደ መመሪያ ያደርጉትና ድክ ከአላህ እንደመጣ አድርገው በዛ ሲታለሉ ይኖራሉ። نحن ابناء الله واحباؤه እንደሚሉት እኛ ያአላህ ልጆችና ወዳጆች ነን። ስለዚህ ያጠፋነውን ብናጠፋ ያአባት ልጁን እንደሚቆነጥጥ ያህል እንደው ሊቀጣንም ከፈለገ ትንሽ የተወሰኑ ቀናቶችን ቢሆን እንጂ 40 ቀናት ወይም 7 ቀናት ያህል እንጂ ከዛ በላይ የሚያልፍ ቅጣት በእኛ ላይ አይደርስብንም በሚል ምክንያት ነው ይሄን ሁሉ ግፍና በደል የሚፈጽሙት ማለት ነው። የፈለኩትን ባጠፋ ጥፋት የበዛም አነሰም ቅጣቱ የተወሰነ ነው። እኔ ብዙ አልቀጣም ያለ ሰው አይፈራም ለማጥፋት ማለት ነው። እና ይሄን አባባል ግን ከየት ነው ያገኙት ከተባለ እንዴ እዛ ላይ ነው እንግዲህ ስተታቸው ወገረውን ቢዲኒ ማካኑ ይፍጠሩን በሃይማኖታቸው እነሱን ያታልላቸዋል። እነሱ ራሳቸው በቅጥፈት የሚያስቀምጡት መመሪያ አለል ኪታቦች የፈለገውን ያህል ቢያጠፉም የተወሰኑ ቀናት እንጂ ብዙና ዘላለማዊ የሆነ ቅጣት አያጋጥማቸውም የሚለውን እነሱ ራሳቸው ናቸው የጻፉት እንጂ እኔ አላወረድኩትም ወይም ነብዮቹ አላስተማሩም። እነሱ ራሳቸው በፈጠሩት የቅጥፈት ቃል እንደ መመሪያ አድርገው ለንተመሰነና ሩ እያሉ ራሳቸውን ያታልላሉ ይላል። فكيف اذا جمعناهم ليوم لا ريب فيه ዛሬ በመድር ላይ እስካሉስ ድረስ እንደዚሁ ራሳቸውን ያታልሉ ይኖራሉ። ግን ያቺ አሳረኛ ለተቀጠሮ ቂያማ ደርሳ ከያሉበትና ከየወደቁበት አንስተን سنሰበስላቸው በምን መልክ ይቀርቡ ይሆን ይቺ ቅጥፈት የዛ ጊዜ ታዋጣ ይሆን ይላል። ወውፊት ኩሉ ነፍሲ ማ ከሰበት ነፍስ የተባለችው ሁሉ በዱንያ የሰራችውን ስራ ዋጋዋን በምትረከብበት ጊዜ ምን ይሆኑ ይሆን የዛ አይነቶቹ አወናባሉ ወሁም ላይ ዘለሙ እና የዛ ጊዜ ሰራተኞች በሰሩት ስራ ተገቢ ዋጋና ወረታቸውን ያገኛሉ እንጂ ምንም ቅንጣት ነገር አይበደሉም። እኔ ጠላሁት ብዬ ወንጀለኛንም ከሰራው ወንጀል በላይ ጨምሬ አልቀጣውም እንደገና መልካም ሰራተኛንም ደግሞ የመልካም ስራ ወረታውን አላጓድልምና አልክደውም። የዛ ጊዜ ታዲያ እነሱ ራሳቸውን ለማታለል የፈጠሯቸውና ያስቀመጧቸው ቃላቶች ምንም ተአማኝነትና ተጨባጭነት የሌላቸው ከንቱ ሆነው ሲያገኙአቸው ምን ይበቃቸው ይሆን ይላል አላህ Subhanahu Wa Ta'ala። وللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتضل من تشاء بيدك الخير إنك على كل شيء قدير تولج الليل في النهار وتولج النهار في الليل وتخرج الحي من الميت وتخرج الميت من الحي وترزق من تشاء بغير حساب لا يتخذ المؤمنون الكافرين أولياء من دون المؤمنين ومن يفعل ذلك فليس من الله في شيء إلا أن تتقوا منهم تقاة ويحذركم الله نفسه وإلى الله المصير قل إن تخفوا ما في صدوركم أو تبدوه يعلمه الله ويعلم ما في السماوات وما في الأرض والله على كل شيء قدير قل اللهم مالك الملك ጌታዬ የስልጣን ባለቤት የሆንከው በል ይላል። ቱእቲል ሙልከ መን ተሻ ስልጣንን ለፈለከው ወገን ትሰጣለህ። ወተንዚዑል ሙልከ ሚመን ተሻ አሁንም ስልጣንን ከፈለከው ላይ ታነሳለህና ትገፋለህ። ወቱዒዙ መን ተሻ ተባሮች የፈለከውን ታልቃለህ። ወቱዚሉ መን ተሻ የፈረድክበትንም ታዋርደዋለህ። بيدك الخير ملكام ونغر كله بانت جنو انك على كل شيء قدير انت بمانኛውም ነገር ላይ ቻይ ወይም ከሃሊ የሆንክ ጌታ ነህ በል ይላል። ይህ የመጣበት ምክንያቱ ነብያችን አለይሂ ሰላቱ ወሰለም የአህዛብ ጦርነት ጊዜ ጥላቶቻቸው ድንገት ሳያስቡ ከዚህ ከመካ ከተታውጀው ድንገት ሲመጡባቸው ጊዜ ያላቸው የሰው ኃይል የመጣውን ጥላት ለመቋቋም የሚችል አልነበረም መጠኑ ማለት ነው። እና ምን ይሻለናል ጥላቶቻችን ድንገት መጥተው ከተማችንን ሊወሩ ነው በማለት አስቸኳይ ስብሰባ አድርገው ሷሃቦች ጋራ ውይይት ጀመሩ። የዛ ጊዜ እንግዲህ አሁንኛ ሁለት ፍሬነንና ባንዲ በኩል ለመከላከል ብንሞክር በሌላ በኩል ጥሰው ይገባሉ በምን መልክ ነው መቋቋም ያለብን ሲሉ ከነሱ መካከል አንዱ ሰልማን አልፋሪሲ የተባለ ሱሐቢ ነበርና ከኢራን አካባቢ የመጡ እንዲህ አይነት ችግር በሚያጋጥመን ጊዜ እኛ በሀገራችን የምንጠቀምበት ዘዴ ምሽግ በመቆፈር ነው በማለት ሐሳብ አፈለቁ ይባላል። እና ባንዳ አካባቢ እንግዲህ ሰው ሊያጥረን ይችላል ካል ሜዳውን ቦታ ሰርጉደን ወደ ታይ ምሽግ እንቆፈርና ፈረስ ዘሎ ሊሻገረው የማይችል ወደ ታይም በጣም ጥልቀት ያለው አንድ ጊዜ ሰው ሆነ ፈረስ ከገባ ሊወጣው የማይችል አድርገን ብንቆፍር ያ ራሱ ሊከላከልልን ይችላል አሉ። በዚህ ሐሳብ ቶሎ ተስማሙና አብዛኛውን እንግዲህ ክልል በዚህ አይነት ጉድጓድ ለመከለል ወሰኑ። ወዳውንም ወደ ስራ ተንቀሳቀሱ። ያንዳንዱ ሰው እንግዲህ በክንድ እየተሰፈረ ድርሻውን ተሰጠ እንዲቆፍር በጥልቀትና በስፋት ማለት ነው። እሳቸውም እንደማንኛውም ተራ ወታደር ድርሻ ተሰጣቸውና የበኩላቸውን መቆፈር ጀመሩ። እና ሌት ተቀን ከህልውሃ ሳይገናኙ ያንን ጉድጓድ በመቆፈር ላይ እያሉ በዚሁ ሐሳቡን ባፈለቀው ሰሃቢ በኩል ኃይለኛ ድንጋይ ወጣበት ይባላል። ሌሎቹ ደና ለስላሳ አፈር ስላገኙ ቶልቶሎ ያቀላጠፉ ቆፈሩት። እሱ ግን ብዙ ሳይሄድ በጣም ጠንካራና ሰፊ የሆነ ድንጋይ ይወጣበታል። ያን ድንጋይ ለመፍለጥ ቢሞከር አልተቻለም። ያለውን ወደሻ ሁሉ እየሰባበረ ሰዎችንም አቅም እየጨረሰ እሱ እየሰፋና እየተነከረ ሄደ ማለት ነው። በመጨረሻ እንግዲህ የኔ ብቻ ቀረብኝ በማለት አዘነና ለነቢያችን ሂዶ ነገራቸው። በኔ ድርሻ በኩል ኃይለኛ ድንጋይ ወጣብኝና ምንም ለማድረግ አልቻልኩም ሲላቸው ተጠብቀኝ መጥቻለሁኝ አሉ። የራሳቸውን ታገባደዱ በኋላ ሲሄዱ ጊዜ እንደተባለው በስፋቱም በርዝመቱም መጠነ ሰፊ የሆነ ኃይለኛ ድንጋይ ተደቅኖ አገኙ ማለት ነው። ይህ ጊዜ ከሚቆፍሩት ሰዎች መዶሻውን ተቀበሉና ራሳቸው ወርደው መጡት። አንድ ጊዜ በሚመጡት ጊዜ በአንድ በኩል ተገነጠለ ማለት ነው። እና መዶሻውና ድንጋው ሲገናኝ እሳት ብልጭ ይላል። ሌሊት ነው ሰዓቱ። በኃይል እሳቱ በሚበራ ጊዜ አላሁ አክበር በማለት መፈክር አሰሙ። ሰሃቦችም የእሳቸውን ቃል በመቀበል ወዳሁኑ አስተጋቡ ተክቢራውን ማለት ነው። እና አሁን የከበርኩበት ምክንያቱን ታውቃላችሁን አሏቸው። አላወቅንም ሲሉ አሁን ከዚህ እሳቱ በለጭ በሚልበት ጊዜ በዚህ ማብራት የሰንዓ ህንፃዎች ታዩኝ አሉ። የየመን ሀገር የዛ ጊዜ በጣም የታወቀ ደማቅ ሀያል መንግስት ነበረበት እና የነሱን ሀገር በቀላሉ የምንቆጣጠር መሆኑን አላህ በሰረኝና ለዚህ ነው ተደስቼ አላህ አክበር ያልኩት አሉ። ሁለተኛ ሲመጡት ደግሞ እንደዛው በራ ተገነጠለ በአንድ በኩል። አሁንም ደግሞ አላህ አክበር ቀድ ተራአት ሊቁሱር ሻም አሉ። የሱሪያ ሀገር ቤተ መንግስት ታየኝ በዚህ በለጭታ። ከትንሽ ጊዜ በኋላ ያንተ ኃይል ያን አካባቢ ይቆጣጠረዋልን ብሎ ነገረኝ አሉ። እንደገና መጡት። አሁንም ደግሞ አላህ አክበር ቀድ ተራአት ሊቁሱር ኪስራ አሉ። እንደገና የሀያላኖቹ ሀገር የነ ኢራን የዛ ጊዜ ኪስራ በመባል ይታወቅ ነበረ። የነሱም ቤተ መንግስት ታየኝ አሁን እሱንም እንደምትቆጣጠሩት ነግሮኛል በሚሉ ጊዜ ቀጥለውም ደግሞ የቀይሰርን የምስራቅ አውሮፓ አካባቢ የነበረውን ቄሳር ወይም ሂረቅል በመባል የሚታወቀውን አገርም ሁሉ እንደሚከፍቱት ተናገሩ ማለት ነው። ይህ ጊዜ በአካባቢ የነበሩ ሙናፊቆች ይሳለቃሉ። አሁን እነዚህ አንድ ፍኝ የማይሞሉ የመካ ዘላኖች መጡብኝ ብሎ እንዲያይ ጥጉድጓድ እየቆፈረ መውጫ ማምጫ አጥቶ እየተጨነቀ ያለ ተመልከት ሰዎችን እንዴት እንደሚያታልላቸው። የጎበዞቹን አገር እንደገና ሱሪያን እነ ኢራቅን እነ ኪስራን እነ አልፎም እንደገና አውሮፓ ገብቶ እነ ቄሳርን አገር ከፍታለሁኝ እያለ ይናገራል። ይኸው ሲያታልላቸው እነዚህ የዋዎች እውነት መስሏቸው አብረው ተክብራ ያስተጋባሉ እያሉ ይሳለቁ ነበረ ማለት ነው። እንግዲህ የሙናፊቅ አደገኝነት ምን ያህል እንደሆነ ያሳያል። ላኢላሀ ኢለላህ ብለው አብረው እዛው እየተገኙ እንደገና የነቢዩን ትንቢት መሳቂያ መሳለቂያ ያደረጉት ማለት ነው። ይህ ጊዜ አላህ እንግዲህ ሱብሓነ ወተዓላ የእነዚህ ሙናፊቆች ማሾፍና መሳለቅ ሲያውቅ ወዳውኑ ይህን አያት አወረደላቸው ማለት ነው። እና አሁን እነዚህ ሙናፊቆች አንተ የምትናገረውን ነገር እንደ ውሸትና እንደ ማታለያ አድርገው መሳሳቂ ዘዋልና እኔ ታልኩ ምን ይቸግራል በመስሏቸው ነው። በል እንግዲህ እኔም ይህን ነገር ሳላሳያቸው አልቀርምና አንተም በይፋ ጠይቀኝ አለ። اللهم مالك الملك بله فطارا يزي عالم سلطان هلو باتك علي بجيه ون اللي جيتها يهوي تؤتي الملك من تشاه سلطان لفلك وقنت ستع لهنا لن زي عون لتتك ستع قروج قد يمسيل سلطانون اندي ستعه اتشو هلو عونم دقمو لمن تك فلك وتنزيع الملك من من تشاه كفلك وقن سلطان انتنت قالك ስለዚህ ተጥላቶችነትከ ለኔ ስጠኝ ስልጣኑን ብለ ጠይቀኝ አላቸው። ወትዕዙ መን ተሻ ከባሮች ደግሞ የፈለከውን ታልቀዋለ ታነግሰዋለ ወትዲሉ መን ተሻ የጠላውንም ታዋርደዋለና እነዚህን ኩፋር ሀገሮች የሰጣቸውን ስልጣን ቀምተህና አዋርደህ ስልጣኑንና ክብሩን ለኛ ስጠን ብለህ ጠይቀኝ ቢየዲከል ኸይር መልካም እድል ሁሉ ባንተ እጅ ነውና አንተ ታልክ የሚሸግርህ ነገር የለም ብለህ ለምን አትጠይቀኝምና አልሰጥህም አላቸው። ሲምሪ አስተምር እንደሚባለው ሊያረግላቸው ስለፈለገ እንዴት አድርገው ጌታቸውን መጠየቅ እንዳለባቸው መመሪያ ሰጣቸው ማለት ነው። ኢነካ አላ ኩሊ ሸይን ቀዲር እናንተ በሁሉም ነገር ላይ ችሎታ የተሟላ የሆንክ ጌታ ነህ። ስለዚህ አንተ ታልክ አይገድህምና እነዚህ ሙናፊቆች እየተሳለቁ ስለሆነ ይህን ነገር በተግባር አሳያቸው ብለህ ብትጠይቀኝ ላረግልህ ይችላለሁ በቀላሉ አላቸው። እሳቸውም ጠየቁ፣ እርሱም ጊዜውን ጠብቆ አደረገላቸው ማለት ነው። እርግጥ እሳቸው በህይወት እያሉ እነዚህ ሁሉ ሀገሮች ሙሉ በሙሉ ባይከፈቱም ባጭር ጊዜ በነ ዑመር ኢብኑል ኸጣብና የተረፈውንም በነ ዑስማን ጊዜ የተባሉትን ሀገሮች ሁሉ ለመቆጣጠር ቻሉና ያ የተባለው ሀያላን ሁሉ ደብዛው ጠፍቶ እነሱ የበላይነትን ሊጨብጡ ቻሉ ማለት ነው። እና እንግዲህ አላህ ሱብሓነሁ ወተዓላ ዱዓን ይወዳል ማለት ነው። ይሄን ነገር ለማድረግ አቅዷል አስቧል። ግን ያንኑ ማድረግ የማይቀረውን ነገር ባሪያው እንዲህ አድርግልኝ ብሎ እንዲጠይቀው ይፈልጋልና በዚህ መልክ ጠይቀኝና ላድርግልህ በማለት ያስተምራል። ይህ የሚያሳየው ዱዓን የሚወድ መሆኑ ነው። ዱዓ ኢባዳ ስለሆነ አንድ ባሪያ እንግዲህ ዱዓ በሚያደርግበት ጊዜ የተውሂድ አቋሙን ነው የሚያንጸባርቀው። አንደኛ እሱ ደካማ ምንም ነገር የማይችል መሆኑን ማመኑ ነው፣ ቀድሮን አወቀ ማለት ነው። አላህ ግን ሱብሃነሁ ወተዓላ ችሮታው የላቀ ምንም ነገር የማያዳግተው መሆኑን አውቆና አምኖ ነው ጌታውን የሚጠይቀው። እኔ የማልችለውን እሱ ይችላል ያለ ሰው ነው ጌታውን የሚጠይቀው። በመጀመሪያም ጌታ አለኝ ብሎ ያመነ ሰው ነው እንዲያርግልኝ ማለት የሚችለው። ካፊር ጌታ የለኝም ካለ መጠየቅ አይችልም ማለት ነው። እንደገና ደግሞ አላህ ከሁሉ በላይ ችሎታው የላቀ መሆኑንም ሲያምን ነው። አለበለዚያ አይችልም ቢል ኑሮ ሊጠይቅ አይችልም። እንደገና ጌታ ይሰማኛል፣ ያየኛል፣ ያዝንልኛል፣ ይራራልኛል ያለ ሰው ነው ሊጠይቅ የሚችለው። አለበለዚያ በዚህ አይነት እምነት ጥርጣሬ ያለው ሰው ጌታ እንዲያርግልኝ ማለት አይችልምና የተውሂድ መመዘኛና ማረጋገጫ ስለሆነ ዱዓን ይወዳል። ስለዚህ አዱዓኡ ወል ኢባዳ ዱዓ ኢባዳ ነው ያሉትም ነብያችን ለዚህ ነውና በዚህ መልክ አስተማራቸው እንዳለውም አደረገላቸው ይላል። እና ይህ እንግዲህ በኡሁድ ዘመቻ አጋጣሚ ነው የሚለው ሲሆን በአንድ በኩል ምክንያቱ፣ በሌላ በኩል መካን የከፈቱ ጊዜ ነው ይህ የሆነው የሚሉም አሉ። ልክ መካን መጀመሪያ ተዚህ ሲያባሯቸው ጥላቶቻቸው ሁለት ፍሬ ሆነው እንዳውም አዩን አላዩን እያሉ በድብቅ ዋሻ ሶስት ቀን አድረው ነበረ የሄዱ። በመጨረሻ ግን ልክ በ8ኛው አመት በጣም የበቃ የነቃ ሰራዊታቸውን አስታጥቀው 10 ሺህ ጦር ይዘው ባልተጠበቀ ፍጥነት ጥላቶቻቸው ሊቋቋሙ በማይችሉበት ሁኔታ አርበድብደው ቁጥጥር ስር ሲያውሏቸው በጣም ከፍተኛ ደስታና ሞራል ተሰማቸው ሙእሚኖቹ። በዛው ልክ ደግሞ ካፊሮቹ ተደናገጡ ማለት ነው። የጊዜ ይሄ ምን ይገርማችኋል? እቺ የትውልድ ሀገራችንን በቀላሉ መያዛችን አያስገርምም? ገና አላህ ለኛ ብዙ ድል ይሰጠናል፣ እነ ኪስራ ምን ሄረቅልም ሳይቀሩ በእኛ ኃይል ይሸነፋሉ ብለው ተናገሩ የዛም ጊዜ ይባላል። እና የዛም ጊዜ በአካባቢ የነበሩት ጥላቶቻቸው አሁን በአጋጣሚ ድል ሲያገኝ ጊዜ ድል አሰከረውና ደግሞ የጎበዞችን ሀገር ከፍታለሁ ማለት ጀመረ፣ ይሄ ምን አነሰው እያሉ ይሳለቁ ነበረ። ለዛም ምላሽ ነው ተብሏል። እና ሁለቱም ያው ኪስራ ተመና ትልልቆቹ ሀገሮች እነ ሄረቅል ተመከፈታቸው በፊት ስለሆነ ሁሉም ተመሳሳይ ሊሆኑ ይችላሉ። በሁለቱም ቦታ ሊከሰት ይችላል ሁኔታው ማለት ነው። ቱሊጁ ለይለ ፊነሃር እና አንተ ችሎታ የላቀ ከመሆኑ የተነሳ እንኳን በዚህ በምድር አካባቢ ያሉትን ሁኔታዎች መቀያየር እና መለዋወጥ ቀርቶ በዓለም ደረጃ ያለውን ሁኔታ እንኳን በቀላሉ ትለዋውጠዋለህ። ለምሳሌ ሌሊትን በቀን ውስጥ ታገባዋለህ ይላል። እንግዲህ ሌሊት ሰዓቱ በሚገባደድበት ጊዜ ቀን መጥቶ ብርሃኑን ያለብሰውና ያ ሁሉ ጨለማ ይጠፋል ማለት ነው። ወቱ ልጁና ሀረፊ ለይል እንደገና ደግሞ ቀንን በሌሊት ውስጥ ታገበዋለህ። የቀን ስልጣን በሚያልቅበትና ምሽቱ በሚመጣበት ጊዜ ደግሞ ያ ሁሉ ብርሃን የት እንደገባ ይጠፋና ወዳውኑ በአንቀጽ ጨለማ ይጥለቀለቃል አካባቢው ማለት ነው። እና እንግዲህ ልክ እንደ ጥቁር ጨርቅና እንደ ነጭ ጨርቅ ሁለቱ ሲደራረቡ ወደዚህ ሲገለብጡት ነጭ፣ ወደዚህ ሲገለብጡት ጥቁር እንደሚሆን ሁለቱን ክፍለ ጊዜዎች አንዱን በሌላው እየሸፈንክና እያስዋክ የምታሽከረክር የሆንክ ጌታ ነህ በል ማለት ነው። ወይም ቱልጁ ለይለ ማለት የሌሊቱንና የቀኑን ሰዓት ታሸጋሽገዋለህ ማለት ነው። በፀሐይና በብርድ ሰዓት እንግዲህ የፉሱል የሚባል ነገር አለ። ወራቶች የሚቀያየሩበት ጊዜ አለ። ቀኑ የሚያጥርበት ሌሊቱ የሚረዝምበት ወይም በተቃራኒው ሌሊቱ አጥሮ ቀኑ የሚያጥርባቸው ወራቶች አሉ። እነዛ ወራቶች በሚመጡ ጊዜ አንዳንድ ጊዜ የሌሊቱ ሰዓት በጣም እየረዘመ ይሄድና ከ12 እስከ 15 ሰዓት ይሄዳል ቀኑ ረዝሞ ማለት ነው። ወይም በተቃራኒው ደግሞ ሌሊቱ እስከ 15 ሰዓት ሲሄድ በዛው ልክ ደግሞ ቀኑ ወደ 9 ሰዓት ዝቅ ይላል ማለት ነው። ያንዱን ሰዓት ሌላው እየገፋው ይሄድና ቀኑ ባጠረ ቁጥር ሌሊቱ እየረዘመ ወይም ሌሊቱ ባጠረ ቁጥር ቀኑ እየረዘመ ይሄዳል። እነዚህን እንግዲህ ክፍለ ጊዜያቶች የሌሊቱን ሰዓት ወደዚህ ወደ ብርሃኑ የብርሃኑን ወደ ጨለማው ማሸጋሸግ የሚችለው ማን ነው? አንዲት ሰኮንድ ወይም አንዲት ደቂቃ እንኳን በአለም ያሉ ኃይሎች ሁሉ ቢሰበሰቡ የሌሊቷን ሰዓት ወደ ቀን ሊቀይራት የሚችል የለም። አንተ ግን በቀላሉ ይሄን ሁሉ ታደርጋለህ። የሌሊቱን ሰዓት ወደ ሌሊቱ ወደ ቀኑ ታገባዋለህ፣ የቀኑን ወደ ሌሊቱ ታስገባዋለህና የሁሉ የችሎታ ማረጋገጫ ነው በል ይላል። ወትخرج الحي من الميت እንደገና ህያው የሆነውን ነገር ከሙታን መካከል ታወጣዋለህ። ማለትም ለምሳሌ ፍተተ ስጋ ከሰውነት በሚወጣበት ጊዜ ተራ ፈሳሽ ነገር ነው። ምንም ህይወት ያለው ወይም የሚጠቅምና የሚያገለግል ነገር አይደለም። ዝም ብሎ ቢፈስ ያው እንደ ንፍጥ ዝም ብሎ የሚቀር ነገር ነው። ይህን ፋይዳ ቢስ ውዳቂ ሙት የሆነውን ነገር ግን ከትንሽ ጊዜ በኋላ በማህፀን ውስጥ ህይወትና አካል ያለው ሰው አድርገህ ታዘጋጀዋለህ ስትፈልግ ማለት ነው። እንደገና የአዝሪት አይነቶችም እንደዛው ነው። እህልም ሆነ የተለያዩ ተክሎች የዛፎች ዘር መጀመሪያ ፍሬው በሚታይ ጊዜ ደረቅ ነገር ሙት ነገር ነው፣ ጢጠር የመሰለ ነገር። ግን እዛ አፈሩ ውስጥ በሚቀበርበት ጊዜ ከትንሽ ጊዜ በኋላ ያ ነገር አብጦና ፈንድቶ እንደገና ቡቃያ እንዲወጣ ህይወት ያለው የሚያድግ የሚንቀሳቀስ ነገር ታደርገዋለህ። ተራ ደረቅ ጢጠር የመሰለውን ነገር ማለት ነው። እንደገና በእንቁላል በኩል በሚከድበት ጊዜ የተለያዩ አዋፎችና የቤትም ሆነ የዶሮ በራሪዎች የግቢ በራሪዎች እንቁላሉን በሚጥሉት ጊዜ ተራ ድቡልቡል ነገር ነው። ቢሰብሩትም ውስጡ ፈሳሽ ነገር ነው እንጂ ምንም ህይወት ያለው ነገር የሚንቀሳቀስ አልነበረም። ያ እንቁላል ግን ትንሽና ተጣቀፈው ከቆየች በኋላ እንደገና ከላይ ምንም ነገር ሳይከፈት ውሃ የነበረውን ነገር አንተ ራስህ በጥበብህ ህይወት ያለው ነፍስ ያለው ነገር አርገህ ተፈጥረውና እንደገና ያ እንቁላል ተሰብሮ ከዛ በራሪው እንዲወጣ ይደረጋል። ይህም እንግዲህ ያንተ ችሎታ መግለጫና ማረጋገጫ ነው። እነዚህ ሁሉ ተትንሽ ጊዜ በኋላ ህይወት የሌላቸውን ነገሮች ባለ ህይወት አድርገህ ትቀይራቸዋለህ። እንደገና ደግሞ በማዕናዊያው ሲከድ ይሄ በቁሳዊ በኩል ነው። በመንፈሳዊ በኩልም ሲከድ ደግሞ ከካፊሮች መካከል ነቢዮችን ሙእሚኖችን ትፈጥራለህ። ለምሳሌ እና አዘርን የመሰሉ የታወቁ የጣዖት አከፋፋይ የነበሩ ቤተሰቦች ከመካከላቸው እንደ ኢብራሂም ያለ ነብይ ትፈጥርባቸዋለህ ማለት ነው። በኩፍር የደነዘዙና ያለቀላቸው ከሆኑት ህብረተሰቦች መካከል እነ ኢብራሂም ይወለዳሉ። ተና ቡጀል መካከል እነ መሐመድ ይመጣሉ። ተነ ፍራውን አጠገብ እነ ሙሳ ይነሳሉ ማለት ነው። ይሄም እንግዲህ ቀልባቸው በኩፍር ከመወጡት ህዝቦች መካከል እንደገና የኢማን ወይም የተውሂድ ባውዛ የሆኑ ሰዎች ይፈጠራሉ። ይሄም ያንተ ችሎታ ነው ማለት ነው። በተቃራኒው ደግሞ እንደገና ከህያው መካከል ሙታን ትፈጥራለህ ሲባል በዚሁ በእምነቱ ደረጃ ከነብይ አብራክ የወጣ ልጅ ካፊር ይሆናል። የነብዩላህ ኑህ ልጆች ካፊሮች ነዋል ኢነሁ ለይሰ ሚን አህሊከ እየተባለ ተነገረላቸው ማለት ነው። ታዲያ ይህ ሁሉ እንግዲህ ያንተ ኃይልና ጥበብ ወሰንና ገደብ የሌለው መሆኑን ያመለክታል ብለህ የኔን ምንነትና ማንነት በስራዬ አወድሰኝና አመጉሰኝ ይላል ጌታ ምስጋናን ስለሚወድ ማለት ነው። ወተርዙቁ መን ተሻኡ ቢገይሪ ሂሳብ እና የፈለከውን ሰው ያለ መጠንና ያለ ወሰን ትለግሰዋለህና መልካሙን ሁሉ ለኔ ስጠኝና ለግሰኝ ብለህ ብትለምነኝ አደርግልሃለሁ እኮ አላቸው ማለት ነው። እና በዚሁ መልክ ጠየቁት፣ እሱም ባለው መሰረት አደረገላቸው ሁሉንም ነገር። لا يتخذ المؤمنون الكافرين اولياء من دون المؤمنين አማኞች የሆኑ ወገኖች ከሃዲ የሆኑትን ክፍሎች አማኞችን ወገኖቻቸውን ወደ ጎን በመተው እነዛኞቹን ከሃዲዎች እንደ ዘመድ ወዳጅ ወገን አድርገው እንዳይዟቸው ይጠንቀቁ ይላል ማለት ነው። እንግዲህ المؤمنون والمؤمنات بعضهم اولياء بعض እንደተባለው ሙእሚን ለዛው ለአማኝ ወገኑ አካል ነው። ማንኛውንም ደስታ መከራውን መካፈል ያለበት ከወገኑ ጋር ነው እንጂ ወገኑን ገሸሽ አድርጎ ሙስሊሞቹን ንቆ እንደገና ከኔ ጥላቶችና ተካፊሮች ጋራ ግንባር እንዳይፈጥርና ከነሱ ጋራ ወገነኝነት እንዳያሳይ ይጠንቀቅ ይላል ማለት ነው። እንግዲህ ሙእሚን የሆነ ሰው በዛው በኢማኑ ኢነመል ሙእሚኑነ ኢኽዋ እንደተባለው ምንም ደካማ ቢሆንም ያው የኢማን ወገኑ ነው ለሱ ወገኑ የሚሆንለት ማን ነው። በመከራ በደስታው ታማኝና ተባባሪ ሊሆንለትም የሚችለው እርሱ ነው። ያንን ተተው አንዳንዶቹ ግብዞችና ቂሎች ግን ካፊሮች የተሻሉ ወገኖች ሆኑልና ለየመሰሏቸው ሙእሚኖችን ተተው ከነሱ ጋራ ግንባር የሚፈጥሩና ከነሱ ጋራ ፍቅር የሚደረድሩ አሉ። እነዚህ ከአድራጎታቸው ይታረሙና ይቆጠቡ በማለት ያስጠነቅቃል። በሌላ አያት ወላ ተርከኑ ኢለለዚነ ዘለሙ ፈተመሰኩሙ ናር እንዳለው እነዚያ ራሳቸውን በኩፍርና በሽርክ የበደሉ ወደ ሆኑ ሰዎች እናንተ አትዘንበሩና አታጋርሉ። ይህ ከሆነ አልመርኡ ማአመን አሐብ ሰው ከወዳጁ ጋር ነውና ለነሱ የተደገሰው ቅጣት እናንተንም ያጣልፋቸዋል በማለት እንዳስጠነቀቀው ሁሉ ሙእሚኖች በማንኛውም ቦታ በየትኛውም ሁኔታ ከወገኖቻቸው ጋር እንጂ ከሌላ ከጥላት ጋር ሂደው እንዳይወግኑ ያስጠነቅቃል ማለት ነው። ወመን ይፈዓል ذلك እና ይሄ ማስጠንቀቂያ ከመጣ በኋላ ሙእሚኖችን ትቶ ካፊሮቹ ጋር ግንባር የሚፈጥርና ወደነሱ የሚወግን ካለ فليس من الله في شيء የአይነቱ ሰውዬ በአላህ ዘንዳ ምንም ዋጋና ቦታ የለውም ውድቅ ሆኗል ማለት ነው። ስሙን ሙስሊም ነኝ ይበል እንጂ ዝንባሌውና ፍላጎቱ አክብሮቱ ከካፊሮቹ ጋራ ከሆነ ያው ከመረጣቸው ሰዎች ጋር ነው የምደምረው እንጂ ሙእሚን አይደለም ይሰው ማለት ነው። ኢላ አንተ ተቁ ሚንሁም ቶካ ምናልባት እነዚህ ካፊሮች እናንተ ካልቀረባችኋቸውና አንዳንድ ትብብር ካላደረጋችሁ በእናንተ ላይ ጥቃት የሚፈጽሙባችሁና ጥቃቱንም ለመቋቋም እማትችሉ ከሆነ ያንን ተንኮላቸውንና ጥቃታቸውን ለመጠንቀቅ ካልሆነ በስተቀር ይላል። ያው የሙእሚኖችን ችግር ያቀላቸዋል አላህ ሁን ብለው እንዳያደርጉ ነው እንጂ ሁኔታው ችግሩ አስገድዷቸው በሚያደርጉት ነገር ደግሞ እንደማይቆጣጠራቸው ይገልጽላቸዋል ማለት ነው። አንዳንድ ጊዜ ካፊሮች የበላይነትን ይይዙና እናንተ በግልጽ ተተቃወማቸዋቸው ብዙ ጉዳት ሊደርስባችሁ እንደሚችል ታቃላችሁ። የዛ ጊዜ ታዲያ ለዘብ ብላችሁ እነሱን የምታከብሯቸውና የምትተባበሯቸው ብትመስሉ ከልባችሁ እነሱን የመውደድና የማፍቀር ሁኔታ እስከለለ ድረስ ለመጠንቀቅ ሸራቸውን ለመጠበቅ ያህል ይቻላል እስከተወሰነ ጊዜ ማለት ነው። ይሄም ደግሞ ሁሉ ጊዜ መከተል የለበትም። እናንተ ራሳችሁን አጠናክራችሁ የምትከላከሉበት ደረጃ ላይ እስከምትደርሱ ድረስ የዛ ጊዜ መሰል ብሎ መኖር ይቻል ይሆናል። አለበለዚያ ከልባችሁ ሙእሚን ምንም አያረግልኝም እና እነሱ ናቸው የሚጠቅሙት ብላችሁ የነሱን የበላይነት ተቀብላችሁና አክብራችሁ የምታደርጉ ከሆነ ያ እኔ ጋራ አያኗኑራችሁም ነው የሚለው። ወይሐዝሩኩም الله نفسه እና الله سبحانه وتعالى ራሱን በራሱ ያስጠነቅቃችኋል ጥላቶቹን ባወደዳችሁና ባከበራችሁ ቁጥር እሱ ደግሞ የሚቀየማችሁና የሚጠላችሁ መሆኑን አታውቁ። በዚህም ሳቢያ የሚመጣባችሁ ቁጣት ከባድ እንደሆነ ያስጠነቅቃችኋል ይላል። እና ነፍሰው የሚለውን በሁለት አይነት ተርጉመውታል። አንዳንዶቹ ያው በቀጥታው አላህ Subhanahu Wa Ta'ala ሱን የሚያስቀይመውና የሚያስከፋውን ነገር ከርሱ በስተቀር ማንም የሚያቀለምና ራሱ በራሱ ይሄን ነገር አልፈቅድምና አልወድም ብሎ ይነግራችኋል ማለት ነው። በሌላ በኩል ደግሞ ቁጣት ማለት ነው ነፍስ ማለት ከጥም ይሄን ካደረጋችሁ ቁጣቱን ያስጠነቅቃችኋል። በሁለቱም አባባል ዙሮ ዙሮ ይሄ ነገር ስተት ነውና በዚህ የሚከተለውን ጦስ ተጠንቀቁ ማለት ነው። ወኢላላሂል መሲር እና ሰዎች ደግሞ በዚህ በመድር ላይ ይያሉ አላህ አልፈቀደውንና ያልወደደውን ነገር እየሰሩ ለጊዜው አላህ እንዳላየ እንዳልሰማ ዝም ብሎ ያለፋቸው ቢመስልም ዙሮ ዙሮ መመለሻቸው ወደርሱ ወደ አላህ ብቻ ነውና ቢቆይም ሂዶዎቹ ላይ መውደቃችሁ ስለማይቀር የዛ ጊዜ የሚያጋጥማችሁን ነገር ከመድረሱ በፊት ካሁኑ ያሳውቃችኋልና ያስጠነቅቃችኋል ነው የሚለው። قل إن تخفوا ما في صدوركم ما تبدوه يعلمه الله إنا يني انتلاتوش إنان تندوغن إنا اندوداج بمادرق خلاي لچكرنو لتنكاكينو إيالاتشو كوستقن بلقباتشو سنسون يما كبرنا يما كر سميت بتدفكو ويم سميتاتشون يفا بتاوتوت الله سبحانه وتعالى غلطن منيتا بأكل النادي وقوال እኔን እምታታልሉኝ አይደላችሁም። ያው በዛህርም ሆነ በባጢን ጥላቶችን ወገንና ወዳጅ አርጋችሁ እንዲያትዙ ብያለሁ። ወያለሙ ማፊ ሰማዋት ወማፊ አርድ እንኳን የናንተን ስሜት ቀርቶ በአለም በሰማያትና በምድር ውስጥ ያሉትን ሁኔታዎች በሙሉ ዳርስተዳር ያውቃል ጌታችሁ በላቸው። ወላሁ አላ ኩሊ ሸይን ቀዲር አላህም ደግሞ ሁሉንም ነገር እንደሚያውቅ ሁሉ ማንኛውንም ነገር ለማድረግ ደግሞ ችሎታው የዛኑ ያህል የላቀ ነውና ስለዚህ ከጥላቶች ጋር ከወገናችሁ ወደፊት አደጋ እንደሚያጋጥማችሁ ዕውቁና ተጠንቀቁ በማለት ይነግራል ማለት ነው። የውመ ተጅዱ ኩሉ ነፍሲ ማ አመለት ሚን ኸይር ሙሕበረ ወማ አመለት ሚን ሱ ተወዱ ለአነ በይነሀ ወበይነሁ አመደን በዒደ ወዩሐዚሩኩም ላሁ ነፍሰህ والله رؤوف بالعباد قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم قل أطيعوا الله والرسول فإن تولوا فإن الله لا يحب الكافرين يوم تجد كل نفس ما عملت من خير محضرا من يوم نفسك يسرعون ملكام سرا وديتوا ተዘጋጅቶና ተሰባስቦ በመታገኝበት ጊዜ የሚሆነው ነገር አውሳላቸው ይላል። እንግዲህ ያው መልቂያማ በሚሆንበት ጊዜ ነፍስ የተባለው ሁሉ በዚህ በዱንያ ላይ ይያለች ኸይሩንም ሆነ ሸሩን የፈራችሁን ውጤቷን አላህ Subhanahu Wa Ta'ala አሰባስቦና አከማችቶ ይጠብቃታል ዋጋውን ለመክፈል ማለት ነው። ወማ አሚለት ሚን ሱኢን ከመጥፎ የፈራችሁ ደግሞ ተወዱ ትመኛለች لو ان بينها برسوا بنفسيتنا وبينه بسراو مكاكل عمدا بعيدا فتام ايرقو يراقه بوتا بينور تمنياللچ يلا انغدي خيرو نغر تكماشتو بميگنيبت گدي خير سراو تيتو يبيستال سراتنياو مرفو سراوم دگمو اندزاو تكماشتو بميگنيبت گدي يمرفو سرا بالبيت يهونو سوچ يانن مرفو سراچون مايت هايفلگوم እና እሱ እንደ ምስራቅና እንደ ምዕራብ ቢራራቅ ምኞታቸው ነው። ምን ነው ይሄን ነገር ባላገኘሁትና ባላየሁት እያለ ይጸጸታል ማለት ነው። በምስራቅና በምዕራብ መካከል የተራራቁ ነገሮች ባንድ የተገናኙ ብሏቸው እንደማይገናኙ እሱ በምስራቅ ስራው በምዕራብ ቢርቅለት ምኞቱ ነው። ዳሩ ግን በዱንያ ያለ ሲሰራው ቆይቶ ዛሬ መራቁን እንዲመኘው እንዴት ሊሳካ ይችላል ማለት ነው። ويحذركم الله نفسه ان الله سبحانه وتعالى راس براسو ያስጠነቅቃችኋል ወይም መጥፎ የፈራችሁ እንደሆነ የመጥፎ ስራ ውጤታችሁ ወደፊት አሳር እንደሚያስከትልባችሁና ቁጣት እንደሚያደርስባችሁ ያስጠነቅቃችኋል ሌላ والله رؤوف بالعباد ان ايه عينت اونيتا كمدرسنا تمكثت بفيت አስቀድሞ መንገሩና ማስጠንቀቁ ጌታ በባሮቹ በእጅጉ ሩሩና አዛይ መሆኑን ያመለክታል። አለበለዚያ እንደ ሌላ ኃይል ቢሆን ኑሮ ዝም ብሎ አዘናግቶ ነበር የሚቀጣችሁ። እሱ ግን የሚቆጣበትንና የሚያስቀጣችሁን ነገር አስቀድሞ ሳይነግርና ሳያስጠነቅቅ በማዘናጋት ላለመቅጣት ሩሩነቱን ሊያሳያችሁ ነው ይሄን የሚነግርና የሚመክረው ማለት ነው። قل ان كنتم تحبون الله اندي بلاچو ملكتኛችن ሆይ ይላል እናንተ አላህን የምትወዱና የምታከብሩ ከሆናችሁ فتبعوني እኔን ملكتኛውን ተከተሉኝ ብለህ ጠይቃቸው يحببكم الله ይሄን ካደረጋችሁ እናንተም አላህን እንወዳለን እንደምትሉት አላህም በአጠፋው እናንተን ይወዳችኋል ويغفر لكم ذنوبكم ያጠፋችሁትን ወንጀልና ስህተት ደግሞ በይቅርታ ያልፋችኋልና ይሰርዝላችኋል። والله غفور رحيم الله ፍቃዱን ለሚያከብሩና መልእክተኛውን ለሚከተሉ ሰዎች ምሕረተ ሰፊና በጣም ሩሩ ነውና በል ይላል ማለት ነው። እና ይህች አያት ደግሞ ለማንኛውም አማኝ ነኝ ለሚል ሰው ሁሉ ፈተና ነች ማለት ነው። ሙእሚን የተባለ ሰው ሁሉ አሁን አላህን ተወዳለህ ወይ አላህን ታከብራለህ ወይ ብለው ቢጠየቅ ጥያቄውንስ ምን አመጣው ነው የሚለው ለመልሱ ማለት ነው። ግን ታዲያ አላህን ከወደድክና ታከበርክ ያ አላህን መልእክተኛ በተግባራቸው አጭር በረጅም ትከተላለህ ወይ ቢባል ግን መልሱ እንጃ ነው የሚሆነው ማለት ነው። ይህ ከሆነ ደግሞ ዋጋ የለውም። በቃል ብቻ አላህን ፈራለሁና አከብራለሁኛ ፈቅራለሁኝ ማለት በቂ አይደለም። አላህን የሚወድ ሰው የመውደዱ መለኪያና መመዘኛ ረሱልን መከተሉና አለመከተሉ ላይ ነው ማለት ነው። አላህን እንግዲህ የወደደ ሰው የአላህን መለክተኛ ይወዳል፣ ያከብራል፣ ይከተላል። የዛ ጊዜ ይህ ከሆነ አላህም እሱን እንደገና ይወደዋል፣ ወንጀሉንም ይምረዋል፣ ያዝናል፣ ይራራለታል ማለት ነው። አለበለዚያ አላህን ወዳለሁኝ ይላል ያ አላህ መልእክተኛ የሚሰጡትን መመሪያ የማይቀበልና የማይከተል ከሆነ ይህ ራሱን የሚያታልል ግብዝ ብቻ ከመሆን አያልፍም ማለት ነው። እና እንግዲህ አላህ ሱብሃነሁ ወተዓላ ማንኛውንም ነገር በቃል ብቻ እንዲገለጽ አይደለም የሚያደርገው፣ በተግባር እንዲረጋገጥ ነው። አላህን የሚወዱና የሚያከብሩ ሰዎች ያ አላህን መልእክተኛ መከተል አለባቸው። ይህ ካልሆነ ግን ውሸታቸው ነው እኔን እንወዳለንና እናከብራለን የሚሉት ነው የሚለው። ወል አጢዑ الله والرسول እና እንደምትሉት አላህን የምትወዱ ከሆናችሁ ያመናችሁበትን አላህ ተገዙ፣ ለረሱልም በቅንት አዘዙ። ፈኢን ተወለው ይሳዩን ቀርቶ እናንተ እንዱ በቃል ብቻ አማይነን እያላችሁ በተግባር ወደ ኋላ ብታሸገሽጉ فإن الله لا يحب الكافرين እናንተ አማኞችና የኔ ወዳጆች ከመሆን ይልቁንስ ካፊሮች መሆናችሁ አመዝኖባችኋልና እናንተን ወደዋለን ብትሉ አላህ ደግሞ ካፊሮችን አይወድም ብሎ መልስ ይሰጣችኋል ይላል። እና እንግዲህ በአጠቃላይ አላህ ሱብሃነሁ ወተዓላ እሱን የወደደና ያከበረ ነብዩንም በተመሳሳይ መልኩ መሪና አስተማሪነታቸውን እንዲቀበሉ ነው የሚያዘው ማለት ነው። እና ይሄ በሰው ደረጃ እንኳን ቢሆን የታወቀ ጉዳይ ነው። አንድ ሰው የወደደና ያከበረ የሱን በተሰብና የሱን አገልጋዮች መልእክተኞች ያከብራል ማለት ነው። አለበለዚያ ሰውየውን ወድሃለሁ ይያልክ ልጁን የምትጠላበት ከሆነ በሰው ደረጃ እንኳን ወይም ደግሞ ወደ አንተ ደብዳቤ የላከልህ እንደሆነ ደብዳቤውን ይዞ የመጣውን ሰራተኛውን የምትወርፍና የምታዋርድ የሆነ እንደሆነ ያ ሰውዬ እገሬ እኮ እንደዛ አደረገኝ ብሎ ሂዶ ሲናገር ያ ወጥዋል ያልከው አካል እንደሚለወጥ ነው። እና ወሊላሂ መሰሉ አላ እርግጥ አላህ በፍጡር አይመሰልም፣ ግን ሁኔታውን ግልጽ ለማድረግ ያህል ነው ይሄን ምሳሌ ልጠቅስ የፈለኩት ማለት ነው። ስለዚህ አላህን ሱብሃነሁ ወተዓላ እንወዳለንና እናከብራለን የሚሉ ሰዎች ከሱ ጋር ግንኙነት ያለውን ነገር ሁሉ መቀበል አለባቸው። አለበዛ በጌታና በመለክተኞቹ መካከል የመነጣጠል ሁኔታ ከተፈጠረ ይህ የካዲዎች ተግባር እንጂ የወዳጆች አይደለምና አልወዳቸውም ነው የሚለው። አላህ ስለወዳጆቹ ሲገልጽ አንድን ሰው በሚወደው ጊዜ ጅብሪልን ይጠራዋል ይላል። እና እገሌን እወደዋለሁና አንተ ሙደደው ብሎ ያዘዋል። እሱ ይወደዋል። ጅብሪል እንደገና በሰባቱም ሰማይ አላህ እገሌን ወዶታል በማለት መግለጫ ያወጣል። ሁሉም መላእክቶች ይወዱታል። ከዛ በኋላ በመድር ላይም ይሰው ተቀባይነት ያገኛል ይላል። በአንታሩ አንድን ሰው ሲጠላው ደግሞ ጅብሪልን ጠልቶ እገሌን ጠልቻለሁ ብሎ ይነግረዋል። ጅብሪል ይጠራዋል እንደገና በሰባቱ ሰማይ